ቆም ደሞ እኛ በመናልፍበት መንገድ ምን ይመስላል? ይሄ ከይሲ ከይሲ ከይሲ እስካሁን እዚህ ያለ እንዴ? ብትሞት ይሻላል። አንተ እኮ ጭቃ ነህ፣ አፈር እንስሳ ይሻላል ካንተ። እውነት እኔ አረባም አላፊው አግዳሚው አትረባም አትጠቅምም። እሺ አሁን የት አባት ሄዳለሁ? ማን ነው ለኔስ ወዳጅ የሚሆነኝ? Sigma, ኢየሱስ ቤትስ ይገባ ኢየሱስ ቤትስ ይገባ ወዳጄ ቤትስ ይገባ ኢየሱስ ቤትስ ይገባ ኢየሱስ ቤትስ ይገባ ኢየሱስ ቤትስ ይገባ ወዳጄ ቤትስ ይገባ ኢየሱስ ቤትስ ይገባ ኢየሱስ ቤትስ ይገባ ኢየሱስ ቤትስ ይገባ